بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحابته والتابعين لهم بإحسان إلى يوم الدين. أما بعد، يتكبر شهود مسلم وندموشي نهتوشي بيا الله شهبتنا شهي ملئك تلمي درسات شهب مولا الله سبحانه وتعالى بسلام ينورني اللنن مسلموش ማንነታችንን እየፈተነ እንዳለ ሁላችንም ቆም ብለን ለናስተውል ይገባል ላለሁ። ትናንትና ቢቢኤን የረቡ ዜና ላይ አጋጣሚ ሆኖ ከሱብሂ በኋላ ነበር ዛሬ ሐሙስ ያዳመጥኩት። ሁሉም የሚያሳዝን ዜና ቢሆንም በተለይ ግን ሳላስበው ማንነቴን ቆም ብዬ እንዳስብ ያደረገኝ አንድ ዜና ግን ሰምቻለሁ። እውነተኛዋ ሱመያ ፎዚያ በድሩ ሱመያ የአማር እናት እሷ በነበረችበት ሴንቸሪ የአምባገነኖች ሁሉ አምባገነን የተባለው لا إله إلا الله محمد رسول الله لمن على الشبلو أبلتو علي بس لتاما مسار يا وقتو سيقلات يمجمر يا بإسلم الناوست لا إله إلا الله محمد رسول الله عالتا ومبلا تسوتا كسيتوشي يمجمر يا ሸሂዳ ተብላ ተጠርታለች። ብዙዎቹ ሱመያን ለመሆን ይሞክራሉ። እነከሌ የዘመናችን ሱመያዎች ናቸው የተባለ የሚሰየም ይሆናል። የፎዚያ በድሩ ግን ለየት ያለ ነው። ፎዚያ በድሩ ዜናውን አዳምጡት። ያዳመጣችሁም ዝም ብላችሁ አዳምጣችሁት አልፋችሁ ከሆነ በጣም ያሳዝናል። ግን ምን ማድረግ ይኖርብናል? እኔስ የት ነው ያለሁት ብለን ጠይቀን ከሆነ በትክክልም የሙስሊሞችና የእስልምና ጉዳይ የሚያሳስበን የሚያስጨንቀን አንድ ስራ ለመስራት የምናስብ ትውልዶች እንሆናለን። አለበለዚያ ግን ምድር ላይ በቁጥር ተጨማሪዎች እንጂ በተግባርና ለተፈጠሩለት አላማ ከተገኙ ፍጥሯን ልንቆጠር አንችልም። ፎዚያ በድሩ ቢቢኤን በመጀመሪያ ደረጃ እንደነዚህ አይነቶችን ዜናዎች ለማቅረብ ሰለቸን ታከተን ሳይሉ ይህን ስራ በመስራታቸው አላሁ ሱብሃነሁ ወተዓላ ስፍር ቁጥር የሌለው የማይቋረጥ መንዳ ይስጣቸው ላለሁኝ። ሐቂቀተን ፎዚያ በድሩ የከተማ ልጅ አይደለችም። ፎዚያ በድሩ በቅንጦት ያደገች ልጅ አልነበረችም። ያም ሆኖ ግን ሂጃቧ ላይ አልደራደርም ነበር ያለችው። ሌሎቹም እኮ አላሉም ትሉኝ ይሆናል፣ የሷ ግን ለየት ይላል። ከክፍለ ሀገር መጣ ከተማ ተቀጥራ ስራ እየሰራች በሂጃቧ ጁማዓለት በወጣችበት ምክንያቱ ምን እንደሆነ በማይታወቅ የዘመናችን አምባገነኖች ወደ እስር ቤት ወርውረዋታል። አዎ እናት አባት ወይ ቆራጥ የሆነ የአማር ተምሳሌት የሆነ ወንድም የለም ከጎኗ። እህቷ ብቻ ናት ከተማ ያለችው። ኢንተርቪውም ተደርጎላታል። አዎ ይሄ አይደለም፣ ሌሎችም እኮ ታስረዋል በሂጃብ ትሉኝ ይሆናል። ፎዚያ በድሩ ታስራለች ያለችው ከተወለደችበት አገር ለስራ እርዝቅ ፍለጋ ወደ ከተማ መጣ ተይዛ ወደ እስር ቤት የተወረወረች ናት። አሁን እንደ ሴትነቷ እንዳለችበት ቦታ እንደ የህይወት ኑሯ ከዚህ እስር ቤት የሚያስወጣት ማንኛውም ሰው ቢመጣ ሂጃቧን አውልቃ ቀርባ ጠበቃን ማናገር ቤተሰብን ማናገር ነበር። ግን አላደርገውም ማለች። ይቅርታ ይደረግልኝና የጠበቃውን ንግግር አዳምጡት። ይቅርታ ይደረግልኝና ሂጃቤን አውልቄ ማንንም አላናገርም ነበር ያለችው። አያችኋት? ትክክለኛ ሱመያ ናት ነው የምለው እኔ። አላኩል ያህል እኔ ልል የፈለግኩት ዛሬ እስቲ አድራሻዋንም እንፈልጋለን። አድራሻዋን ለማግኘት የምትችሉ የእህቷን አድራሻ ፈልጉልን፣ ቁጥር፣ ሙሉ ስም። እናንተም እየደወላችሁ እህትየውን ምን እንደሚያስፈልጋት እለታዊ እገዛ መደረግ አለበት። እንደ ሴትነቷ እስር ቤት ውስጥ ሆና ወንድ አይደለችም። ሴቶችን ብቻ የሚመለከቱ ነገሮች ይኖራሉ። ይሄ ግልጽ ነው ለሁላችሁም። ይሄን ነገር ለማድረግ እንሞክር። የመጀመሪያው እገዛ ነው የሚሆነው። ፎዚያ በድሩ፣ በመቀጠል አላህ ከእስር ቤት እንድትወጣ ካደረገልን ከሀገሯ መጥታ ሰው ቤት ተቀጥራ እንድትቀጥል ሳይሆን የሆነ ነገር መሰራት አለበት። ሁሉም ያሳዝናሉ። በየእስር ቤት የተወረወሩት በሙሉ ያሳዝናሉ። ግን የእሷ ለየት ብሎብኛልና አላህ ካለ ወደፊት ወደ ወጣችበት ሰራተኝነት እንዳትመለስ የሆነ ነገር እናደርጋለን ብዬ አስባለሁኝ። ለዚህም ሁላችሁም በግሩፕ እየሆናችሁ አስቡበት። ድንገትም የምንችለውን ነገር አድርገን የራሷ የሆነ መቋቋሚያ ነገር እንዲደረግላት፣ ይሄ አላማዬ ነው። አንድ እጅ ብቻውን ማጨብጨብ አይችልም። ግን ጥሪዬን አቅርቤ ያለሁኝ የደረሳችሁ ላልደረሳቸው አድርሱላቸው። እውነተኛዋ ሱመያ ፎዚያ በድሩ አላህ ካለችበት እስር ቤት በሰላም ያውጣት። ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአኺሩ ዳዕዋና አንል ሐምዱሊላሂ ረቢል ዓለሚን።